እሺ፣ ሁላችንም እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቀሲስ በላይ፣ ክቡራን አበው ካህናት፣ ወንድሞች ዲያቆናት፣ እንዲሁም የሰንበት ትምህርት ቤት ወጣቶች፣ ምእመናን ወምእመናት በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አመሻችሁ? አሜን። በምሕረትና በቸርነቱ የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለሰንበት ትምህርት ቤታችን 28ኛ ዓመታዊ በዓል በሰላም አደረሳችሁ። እግዚአብሔር አምላካችን ለዚች ቀን ስላደረሰ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ቢፈቅድልን በሚኖረን ቀን ጊዜ የአምላካችንን ቃል እንማራለን። የምንማማርበት የትምህርታችን ርዕስ የሚሆነው በቅዱስ ዳዊት መዝሙር መዝሙር 20 ቁጥር 1 ላይ ባለ ኃይለ ቃል ይሆናል። ቅዱስ ዳዊት በዚህ ክፍል የዘመረውን በቁጥር 1 ላይ ያለውን መዝሙር ለትምህርታችን እንደመነሻ አድርገን እንማራለን። አምላካችን እግዚአብሔር በሊቃውንት ጉባኤ ተገኝቶ ምስጢሩን ጥበቡን የገለጠ ያስተማረ እኛንም ያስተምረን ይመክረን ዘንድ ቅዱስ ፈቃዱ ይሁንልን። ቅዱስ ዳዊት በመዝሙር 20 ቁጥር 1 ላይ እንዲህ ይላል፣ በመከራ ቀን እግዚአብሔር ይስማ ይላል። እስኪ አብረን እንበል፣ በመከራ ቀን እግዚአብሔር ይስማ ይስማይከ እግዚአብሔር በዕለተ ምንዳቤከ፣ እግዚአብሔር በተቸገርክ ቀን ይስማ። የያዕቆብ አምላክ ስምም ደግሞ ይቁምልህ ያቁም ብሎ ቅዱስ ዳዊት የዘመረው መዝሙር ነው። ለዛሬ ለትምህርታችን እንደ መነሻ አድርገን የተነሳ ነው። እንግዲህ ቅዱስ ዳዊት ይህንን ምስጋና፣ ይህንን ጸሎት፣ ይህንን መዝሙር በሚዘምርበት ጊዜ ምክንያት ነበረው። የቤተክርስቲያን ሊቃውንት መተርጉማን በተለይ የቅዱስ ዳዊትን መዝሙር በመንፈስ ሆነው ያብራሩ የተረጎሙ ሊቃውንት እንደሚነግሩን ቅዱስ ዳዊት በዚህ ክፍል የዘመረው መዝሙር ራሱን የቻለ ምክንያቶች አሉት። ከምክንያቶቹ መካከል የመጀመሪያው በዚህ ክፍል ያለውን መዝሙር ስለ ሕዝቅያስ ተናግሮታል ይላሉ። ስለማን? በእግዚአብሔር ሕዝብ ላይ ንጉሥ ሆኖ ስለተሾመው ስለ ሕዝቅያስ ቅዱስ ዳዊት በዚህ ክፍል ስለ እሱ ዘምሯል። ሕዝቅያስ እንግዲህ እግዚአብሔር በሕዝብ ላይ ጠባቂ ሹም አድርጎ ያስቀመጠው ሰው ነበረ። እግዚአብሔር አምላካችን ሕዝቅያስ በነበረበት የንግስና ዘመን ለእርሱ እጅግ በጣም ብዙ ቸርነትን አድርጎለት ነበር። ከሰናክሬም ሰራዊት ሕዝቡንና ሀገሩን እንዲሁም ንጉሱን አድኗቸዋል። ከተማይቱንም ደግሞ ከመፍረስ ታድጎለት ነበር እና በእነዚህ ሁሉ ቸርነት እግዚአብሔር ሕዝቅያስን ጠብቆት ነበር። ነገር ግን ሕዝቅያስ የከተማይቱ ማማር ሲመለከት የእግዚአብሔርን ቀኝ የእግዚአብሔርን ቸርነት መርሳት ጀመረ። ምን ይላል መጽሐፍ? ሕዝቅያስ ግን እግዚአብሔር እንዳደረገለት ቸርነት መጠን አልከፈለም ነበር ይላል። ስለዚህ መርሳቱ፣ ስለዚህ ውለታቢስነቱ እግዚአብሔር ቀጣው። የአሞጽን ልጅ ነቢዩ ኢሳያስን አስነሳና ወደ ሕዝቅያስ እንደሄድ አደረገው። ነቢዩ ኢሳያስ ወደ ሕዝቅያስ ሄደና በእርሱ ላይ ትንቢት ተናገረ። እግዚአብሔር እንዲህ ይላል፣ ከዚህ ከምትወጣበት አልጋ ላይ ትሞታለህ እንጂ ምን አታደርግም፣ አትድንም፣ ከወጣህበት አልጋ ላይም አትወርድም ብሏል እግዚአብሔር ብሎ ነገረው ለሕዝቅያስ። ሕዝቅያስ ይህንን ቃል በሰማ ጊዜ ወዲያው የንስሐ እንባ ተሰጠውና ፊቱን ወደ ግድግዳው አዙሮ ማልቀስ ማንባት ጀመረ። በበጎነቱ ጊዜ ያደረጋቸውን መልካም ስራዎች እግዚአብሔር አስታውሶ ያን ቆጥሮ ይቅር እንዲለው የእግዚአብሔርን ምሕረትና ቸርነት መለመን ጀመረ። በዚህ ጊዜ እግዚአብሔር የሕዝቅያስን ለቅሶና ልመና እንባውን ተመልክቶ ራራለት፣ ይቅር ሊለው ወደደ። ሁል ጊዜ እግዚአብሔር እኛ ከተመለስን በኃጢአታችን በክፋታችን ካዘንን ይቅር ይላል አይልም? ይላል። ስለዚህ የሕዝቅያስን እንባና ለቅሶን ተመልክቶ ኢሳይያስ ገና መንገድ ጀምሮ ነበር። ከመንገድ ላይ አቋረጠውና መልሶ ደግሞ ትንቢት እንዲነግረው አዘዘው። ስለዚህ ነቢየ እግዚአብሔር ኢሳይያስ ተመልሶ ወደ ንጉሱ ሕዝቅያስ መጣና እግዚአብሔር ልመናውን ለቅሶንና ወደ እሱ ያቀረበውን ምልጃ እንደተቀበለ እንደማረውም ተነስቶም ደግሞ በሶስተኛው ቀን ወደ ጸሎት ቦታ እንደሚሄድ ወደ እግዚአብሔር ቤት እንደሚሄድ እግዚአብሔርን ትሞታለህ ብሎት ነበር። አሁን ግን 15 ዓመት ከእድሜው ላይ ምን እንደሚያደርግለት እንደሚጨምርለት ነገረው እና ሕዝቅያስ በዚህ ጊዜ በንስሐ ውስጥ ነበር፣ በለቅሶ ውስጥ ነበርና በሕዝቅያስ ዘመን የነበሩ የብሉይ ኪዳን አገልጋይ ካህናት ወደ ንጉሱ እልፍኝ እየገቡ ጸሎትን ያደርጉለት ነበር፣ መልካም ምኞትን ይመኙለት ነበር። ይህ የሚመኙለት መልካም ምኞት ምንድን ነው ካላችሁ፣ በመከራ ቀን ማን ይስማ? ማን ይስማ? እግዚአብሔር ይስማ። ስለዚህ በዚያ ጊዜ ሕዝቅያስ በነበረበት ዘመን የነበሩ የኦሪት ካህናት ሕዝቅያስን ይመርቁትና ያጽናኑበት የነበረው ቃል ነው። ስለዚህ ምናሉ ሊቃውንት ይህንን ቃል አስቀድሞ ስለማን ተናግሮታል? ስለ ንጉሱ ሕዝቅያስ ተናግሮታል። ስለ ሕዝቅያስ ብቻ ደግሞ አይደለም፣ ስለ ራሱም አርቆ ተናግሮታል ይላሉ። ስለዚህ ቅዱስ ዳዊት ይህን መዝሙር የዘመረው ለሕዝቅያስ ብቻ ሳይሆን ለማንም ጭምር ነው፣ ለራሱም ጭምር ነው። ቅዱስ ዳዊት በነገሰበት ዘመን እጅግ በጣም ብዙ መከራዎች አጋጥመውታል። ከገዛ ልጁ ጀምሮ የገዛ ልጁ አቤሰሎም ተነስቶበት ነበር፣ ያሳድደው ነፍሱን የሚፈልጋት ነበር። አቤሰሎም ብቻ ደግሞ ሳይሆን ከእሱ ውጭም ያሉ ደግሞ ለምሳሌ የአሞን ልጆች ተነስተውበት ነበር። ቅዱስ ዳዊት ላይ ሊገሉት ይፈልጉ ነበር፣ ከተማይቱን ተባብረው መውረስ ፈልገው ነበር። በዚህ ጊዜ ቅዱስ ዳዊት ይህንን ጸሎት ጸልየዋል ይሉናል ቃሉ። ስለዚህ ጸለየ። ምን ብሎ ጸለየ? ራሱን ሲያጽናና በመከራ ቀን ማን ይስማ? በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቁም ይቁምልህ እያለ ስለ ራሱ የዘመረው መዝሙር እንደሆነ ይናገራል። ከዚያ ውጪ ቅዱስ ዳዊትም በዘመኑ የነገሰላቸው ሰዎች ቅዱስ ዳዊት በጎ ንጉሥ ስለነበረ ነገሰላቸው የሚባል አይነት ንጉሥ ነው። ስለዚህ ቅዱስ ዳዊት የነገሰላቸው የነበሩት ሕዝቦችም ደግሞ ሲሳደድ መከራ ሲደርስበት ጦር ሲሰለፍበት ሲያዩ እያዘኑለት ወደ እልፍ የሚመጡና ይመርቁት ነበረ። የሚመርቁትም በመከራ ቀን ማን ይስማ? እግዚአብሔር ይስማ እያሉ ነበር። ስለዚህ ይህ መዝሙር የተዘመረው ስለ ንጉሱ ዳዊት ነው ማለት ነው። ቅዱስ ዳዊት ንጉሥ ስለነበር ሰልፍ ነበረበት። ከዚህ የተነሳ ህዝቡ ሰልፍ ላለበት ለቅዱስ ዳዊት ለንጉሱ ይዘምሩለት ያጽናኑት ነበር። ይህ የምስጋና ቃል፣ ይህ የጸሎት ቃል፣ ይህ የማጽናናት ቃል ለቅዱስ ዳዊት ብቻ ለሕዝቅያስ ብቻ በሚነገር አይደለም፣ በዛሬ ዘመን ላለን ለእኛ ለክርስቲያኖች ይጠቅማል አይጠቅምም? ያስፈልገናል አያስፈልገንም? ያስፈልገናል። ቅዱስ ዳዊት ንጉሥ ስለነበረ ብዙ ጦር ብዙ ሰልፍ ይነሳበት ነበር አለን። እኛም እኮ እግዚአብሔር ሲፈጠር ምን አድርጎ ነው የፈጠረን? ንጉሶች አድርጎ ነው የፈጠረን እኮ። ንጉሥ ናችሁ አይደላችሁም? ንጉሥ ናችሁ። እግዚአብሔር እኮ የምድር ንጉሥ አድርጎ ነው ሰውን ያበጃጀው። ከዚህ የተነሳ በቅዳሴ ላይ አባቶቻችን ሊቁ እንደሚነግረን ምን ይላል? ሰብሰ እንዘ ንጉሥ ውእቱ ኢያእመረ። ሰው ንጉሥ ሆኖ ተፈጥሮ ሳለ ምን አላረገም? አላወቀም። ስለዚህ ሐሰረ ርእሶ በፈቃዱ፣ በፈቃዱ ራሱ ምን አረገ? አሰረ። ወኮነ ገብረ ባሪያም ሆነ። ወበለክዎ እለ ኢኮኑ አጋይሰ። ጌቶች ያልሆኑትን ድንጋይ እያለዘበ እንጨት እየጠረበ ማምለክ ጀመረ። እሱ ተሹሞባቸው የነበሩትን እነዚህን ቁሳቁስ ማምለክ ጀመረ። ራሱን አሰረ እንጂ እግዚአብሔር የሰውን ልጅ ሲፈጥረው ምን አድርጎ ነው የፈጠረው? ንጉሥ አድርጎ ነው የፈጠረው። ስለዚህ የሰው ልጅ ንጉሥ ስለሆነ ብዙ የሚነሳበት ጦር አለ፣ ብዙ የሚነሳበት ሰልፍ አለ። ይህንን ሰልፍ ይህንን ጦር የሚያስነሳበት ማን ነው ካላችሁ፣ በሰው ልጆች ላይ ሰይፍን የሚመዘው ጦርነትን የሚያነሳው የሚቀሰቅሰው ከሰይጣን ውጭ ማንም የለም። የሰው ልጆች ከሰይጣን ውጭ ጠላት አላቸው? ምና አላቸው? የላቸውም። እኛ ከሰይጣን ውጭ ማንም ጠላት የለንም። ለምን ከተባለ ሰይጣን እኛን የሚጠላበት ምክንያት እግዚአብሔር እኛን የፈጠረው በማን ቦታ ስለሆነ፣ በሰይጣን ቦታ ገብተን እንቆጠር ዘንድ ስለሆነ። ሁላችሁም እንደምታውቁት እግዚአብሔር መላእክትን ከፈጠረ በኋላ ተሰውሮባቸው ነበር። ባሕርይው ረቂቅ ስለነበር በመካከላቸው እንኳን ሆኖ አላወቁትም ነበር። ስለዚህ መላእክት እርስ በእርሳቸው መቀያየር ጀመሩ። ሳጥናኤል ከመላእክት በክብር ከፍ ብሎ ስለተፈጠረ ወደ ላይ ከፍ ብሎ ቢመለከት ድምፅ አጣ። ወደ ታች ዝቅ ቢል ከእሱ በክብር የሚያንሱ መላእክት ናቸው ያሉት። ስለዚህ ለምንድን ነው እኔ የፈጠርኳችሁ ብዬ ማልነግራቸው ብሎ አሰበና አነ ፈጣሪሁም ለእሉ ፍጡራን፣ እኔ ለእነዚህ ለተፈጠሩት ሁሉ ምናቸው ነኝ? ፈጣሪያቸው ነኝ። ወአነ ገባሪሁም ለሉ ግቡራ ለእነዚህ ለተሰሩት እኔ ሰሪያቸው ነኝ ብሎ ተናገረ ሰይጣን። ይህን በተናገረ ጊዜ አምላካችን እግዚአብሔር በሰንሰራት በኩል ብርሃንን ገልጦ የሰይጣንን ዕውቀት የሰይጣንን ውሸት እንዲታወቅ አድርጎ በጨለማ አከናንቦ ወደ ጥርጦስ አወርዶታል። ሰይጣን በዚህ መንገድ ከክብሩ ካነሰ በኋላ የሚገርማችሁ ነገር ትዕቢት ነበረበት ይሉናል ሊቃውንት። ምን ነበረበት? ትዕቢት ነበረበት። ይህ ትዕቢቱ ምንድን ነው? እንደኔ ያለ አገልጋይ እንደኔ ያለ ባለሟል ስለማያገኝ እርሱ ራሱ ከቦታዬ እንዳነሳኝና እንዳዋረደኝ እንዲሁ ደግሞ እሱ ራሱ ምን ያደርገኛል? ይሾመኛል፣ ወደ ክብሬ ይመልሰኛል ብሎ ይጠባበቅ ነበር በትዕቢት። ስለዚህ እግዚአብሔር ሰይጣንን ወደ ቀደመ ቦታው አልመለሰውም፣ ይልቅ የሰው ልጅ አክብሮ በመፍጠር የሰይጣንን ትዕቢት ዘለፈበት። አያችሁ? ስለዚህ የሰው ልጅ በማ ምትክ የተፈጠረ ነው? የሰይጣን ምትክ የተፈጠረ ነው። ስለዚህ የተወደደ አገልጋይ ነው ለእግዚአብሔር። ክብርም ሲሰጠው ደግሞ እጥፍ ድርብ አድርጎ ነው የሰጠው። ለዛ ነው በመጽሐፍ ስታነቡ ምን ይላል? ወሶበሬ ሰይጣን ሀብተ ጸጋ ዘተውቦ ለአዳም ቀና ላይኔ ውምቲ ሰዓት። ሰይጣን ለአዳም የተሰጠውን የጸጋ ሀብት ባየ ጊዜ ከዚያች ሰዓት ጀምሮ በአዳም ላይ ምን አደረገበት? ቀናበት። ጠላትነቱ የሚጀምረው ከዛ ነው። አያችሁ? ጥንተ ጠላታችን ዲያብሎስ የሚባለው ለዛ ነው። ከዚያች ጊዜ ጀምሮ እንዴት ከእግዚአብሔር እንደሚለየው እንዴት የተሰጠችውን የከበረችውን ጸጋ እንደሚያሳጣው ያስብ ነበር። ስለዚህ የቀደመ የሰው ልጆች ጠላት ማን ነው? ብዙ ጊዜ እኛ ቤተክርስቲያናችን ጠላት አለባችሁ ታጠቁ ስትለን ቶሎ ብለን የምንረዳው በስጋዊ ነው። ለዛ ነው ቅዱስ ጳውሎስ በመልእክቱ ስለዚህ ጉዳይ ሲናገር እንዴት እንደሚመክረን ተመልከቱ። በኤፌሶን መልእክቱ ምዕራፍ 6 ቁጥር 12 ላይ ምን ይላል? መጋደላችን ይላል። አሁን ተጋደሉ እያለ እየመከረ ነው። ተጋደሉ ሲባል ግን ሁል ጊዜ እኛ ህሊናችን ውስጥ የሚመጣው የስጋ የደም ፍጭት ነው አይደል? ጠላት አለብህ ስንባል ቶሎ ህሊናችን ላይ የሚመጣው ያስከፋን፣ ያስቀየመን አይደል? ክፉ ነገር ያደረገብን ሰው ነው ትዝ የሚለን። እንደዚያ ግን አይደለም። ለሰው ሰው ጠላቱ ሊሆን አይችልም፣ በእውነት አይችልም። የእኛ ጠላታችን አንድ ነው። እሱም ማን ነው? ሰይጣን ነው። ስለዚህ ቅዱስ ጳውሎስ ምን አለ? ተጋደሉ እያለ ሰይፍ ታጠቁ እያለ ከመከረ ካስተማረ በኋላ ሰይፍም ታጠቁ ሲል ትርጉሙ ሌላ እንደሆነ፣ ተጋደሉም ሲል ደግሞ እርስ በእርሳችሁ ተፋጁ ማለት እንዳልሆነ ለማስረዳት ምን ብሎ ይጀምራል? መጋደላችን ከስጋና ከደም ጋር አይደለም ይላል። ከምን ጋር አይደለም? ከስጋና ከደም ጋር አይደለም። የእኛ መጋደል ከክፋት ሰራዊት በሰማይም ካሉ ኃይላት ጋር ነው ይላል። ስለዚህ ክርስቲያኖች የሚጋደሉት ሰይፍ ይዘው ልቁረጥ ብለው የሚነሱት ወንድማቸውን እህታቸውን ያስቀየማቸው የጎዳቸውን ሳይሆን ማንን ነው? ማንን ነው? ሰይጣንን ነው። ሰይጣንን ነው። ለዚያ ነው አፍርሶ የሚጀምረው። ሁል ጊዜ ተጋደሉ ሲባል በሰው ሊና የሚመጣው የሆነ ምንጠላው ወይም ክፉ ያደረገብን ሰው ስለሆነ ያንን ክፉ ልማድ ይህን ክፉ ሀሳብ በማፍረስ ነው ቅዱስ ጳውሎስ መምከር የሚጀምረው። መዋጋታችን ወይም መጋደላችን ከስጋና ከምን ጋር አይደለም። እንደዚህ እኮ ነው የምንረዳው። በዚህ ዘመን አሁን ቤተክርስቲያን ተዘጋጁ፣ ተደራጁ፣ ውጊያ አለብን ስትል ብዙ ሰዎች እኮ የራሳቸውን ዝግጅት እያደረጉ ያሉ ሰዎች አሉ። የራሳቸውን ዝግጅት የሚያደርጉት በንስሐ አይደለም፣ ወደ ቤተክርስቲያን በመቅረብ በጸሎት አይደለም። ራሳቸውን የሚያዘጋጁት በሌላ ጥበብ ነው አይደለም? ነው አይደለም? ቤተክርስቲያን ግን ተዘጋጁ የምትለው ለዛ አይደለም እኮ። አምላካችን ክርስቶስ በአንድ ወቅት ሐዋርያቱን ሰይፍ እንዲታጠቁ አስተምሯቸው ነበር፣ አዟቸው ነበር። ሰይፍን ምን አድርጉ ብሎ? ታጠቁ ብሎ። ሰይፍን ታጠቁ ሲል ግን ቃሉን ነበር እኮ እንዲታጠቁ ያዘዛቸው የነበረው። ሰይፍ የተባለ እግዚአብሔር ቃል ነበር። ቅዱስ ጴጥሮስ ግን በዚህ መንገድ አልተማረም፣ በዚህ መንገድ አልተረዳውም። የዚያን ጊዜ ገና ጀማሪ ተማሪዎች ስለነበሩ ሰይፍን ታጠቁ የጭንቅ ቀን ይመጣል ብሎ አምላካችን ሲያስተምራቸው ቅዱስ ጴጥሮስ ለክፉ ቀን ብሎ ሰይፍ ስሎ ምን አደረገ? አስቀመጠ። በኋላ ሊቃነ ካህናቱ ወታደሮቹን አስከትለው መጥተው ክርስቶስን ሊይዙ ሲሉ ያቺ ለክፉ ቀን ያስቀመጣትን ሰይፍ አወጣና ማርኮስ የተባለውን የወታደሩን ጆሮ ቅዱስ ጴጥሮስ ምን አደረገ? ቆረጠ። በዚህ ጊዜ አምላካችን ምን አለው? ሰይፍህን ወደ ሰገባ ምን አድርግ? መልስ። ሰይፍን የሚያነሱ በምን ይጠፋሉ? በቤተክርስቲያን አይቻልም። አያችሁ? ሰይፍን ማንሳት። ስለዚህ ተዘጋጁ ስትል ለሰባትነት ራሳችሁን በሃይማኖት ውስጥ እየኖራችሁ በጥባት መከራ እንድትቀበሉ ሰውነታችሁን ለመከራ አዘጋጁ ማለት ነው እንጂ ተዋጉ ሰይፍ ሳሉ ማለት አይደለም። እኛ የሰው ጠላት ስለሌለን ጠላታችን ማ ብቻ ነው? አዎ ዲያብሎስ ብቻ ነው። ስለዚህ ዲያብሎስን የመሰለ ክፉ ጠላት አለብን። ስለዚህ የሰው ልጅ ሁሉ ጊዜ በመከራ ውስጥ ሊወድቅ ይችላል ማለት ነው። ከዚህ የተነሳ እንዲህ ያለው ቃል፣ እንዲህ ያለው መጽናኛ፣ እንዲህ ያለው ጸሎት ያስፈልገዋል እና በመከራ ቀን ማን ይስማ? አዎ መከራ አለብን፣ ሰይጣን የሚያመጣብን መከራ ይኖራልና ለዚህ መከራ ጸሎት ያስፈልገዋል። ቅዱስ ዳዊት በዚህ ጊዜ የምንጸልየውን ደገኛውን ቃለ ጸሎት ነው የጻፈልን የሰጠን፣ በረከቱን ያሳድርልን። በሆነ እንግዲህ ስለ መከራ ስናነሳ እንደ ቤተክርስቲያናችን አስተምህሮ መከራን በሁለት ከፍለን ማየት እንችላለን፣ ወይም ሁለት አይነት መከራ አለ። ክርስቲያኖች በዚህ ምድር ሲኖሩ በሁለት አይነት መከራ ሊያዙ ይችላሉ። የመጀመሪያው መከራ ሰው በገዛ ፈቃድና ምኞቱ ሲታለልና ሲሳብ የሚመጣበት መከራ ነው። እንዲህ ያለው መከራ ከእግዚአብሔር ዘንድ የሚላክ ደግሞ መከራውም ጸጋና በረከትን የሚያሰጥ አይደለም። በራሳችን ድክመት ወደ እኛ የምንስበው ነው። ሁላችሁም እንደምታውቁት እኛን ለመጣል ሁል ጊዜ የተዘጋጀ የሚፈትንና በዙሪያችንም ደግሞ ልክ የሚውጠውን ፈልጎ እንደሚያገሳ አንበሳ የሚከበን ጠላት ዲያብሎስ አለብን። እንዲህ አይነት የማይደግም የማይተኛ ብርቱ የሆነ ባላጋራ ኖሮብን እንደገና ደግሞ ለሰይጣን ምክንያት የሚሆን መግቢያ የምናዘጋጅ ከሆነ ደካሞች የምንሆን ከሆነ ለፈተናው የመጀመሪያውን ኃላፊነት የምንወስደው ማንን? እኛ ነን። እንዲህ ያለው መከራ ለጸጋ የሚመጣ መከራ አይደለም። ስለዚህ የመጀመሪያው ፈተና ወይም የመጀመሪያው መከራ ሰው በገዛ ምኞትና ሀሳቡ ሲታለን ምን የሚያደርገው ነው? የሚፈተኑ ነው። ለክብር የሚመጣ አይደለም። እግዚአብሔር የሚልከው ፈተና አይደለም። ለዚያ ነው ቅዱስ ያዕቆብ በመልእክቱ ላይ ይህንን ይነግረናል እኮ። ምን ይላል? የቅዱስ ያዕቆብ መልእክት ምዕራፍ አንድ ላይ ከእናንተ ማንም ቢፈተን እግዚአብሔር ፈተነኝ አይበል ይላል። ማንም ቢፈተን ማን ፈተነኝ አይበል? እግዚአብሔር ፈተነኝ አይበል። ምክንያቱም ሲነግረን እግዚአብሔር ፈተነኝ አይበል ያልኳችሁ እግዚአብሔር በእንዲህ ያለ ክፉ ነገር ምን አያደርግምና አይፈትንምና። እግዚአብሔር በክፉ አይፈትንም። ክፉ የተባለ ኃጢአት ነው። ስለዚህ እግዚአብሔር ኃጢአት እንድትሰራ ሁኔታዎችን እያመቻቸ ሊፈትንህ አይችልም። ከሱ ሕግ እንድትወጣ ከሱ እንድትርቅ ሁኔታዎችን እያመቻቸ እግዚአብሔር ሊመክርህ ሊፈትንህ አይችልም። ስለዚህ ከእናንተ ማንም ቢፈተን እግዚአብሔር ፈተነኝ አይበል። ነገር ግን ሰው በገዛ ምኞትና ሀሳቡ ሲታለል ሲሳብ ያን ጊዜ ምን ያደርጋል? ይፈተናል ብሎ እንዲህ ያለው ፈተና ከእኛ ድግመት የተነሳ የሚመጣ ፈተና እንደሆነ ቅዱስ ያዕቆብ ይነግረናል። ይህን በአጭር ምሳሌ ለመረዳት ለምሳሌ አንድ ሰው ወደ መንገድ ሲሄድ፣ በተለይ የሚሄድበት ቦታ በረሃ ከሆነ ምንጭ የሌለበት ቦታ ከሆነ ስንቅ ሲይዝ ይጠነቀቃል አይጠነቀቅም? የሚይዘውን ስንቅ በተቻለው መጠን ጨው እንዳይበዛበት ያደርጋል። ከቻለ ደግሞ የሚጠጣውን ውሃ ምን ያደርገዋል? ያበረክተዋል። ግን አንድ ሰው ወደ በረሃ እንደሚሄድ እያወቀ ጨው የበዛበት ምግብ ይዞ ቢወጣና በበረሃ መካከል ቢጠማ ውሃ ማን ነው ተጠያቂ የሚሆነው? ራሱ ነው ራሱን ለፈተና የዳረገው። ስለዚህ እንዲህ አይነት የሚመጡ መከራዎችና ፈተናዎች አሉ። እንዲህ ያሉ ፈተናዎች ለሐሳር ነው እንጂ ለክብር የሚሆኑ ፈተናዎች አይደሉም። ስለዚህ የመጀመሪያው ፈተና በምኞታችንና በሐሳባችን ስንሳብ የምንታለልበት ፈተና ነው። ሁለተኛው ፈተና ግን ስለ እምነታችን እንደገና ደግሞ የክርስቶስ ስለሆንን የሚመጣብን ፈተና ነው። ይሄ ሁለተኛ ፈተና ይባላል። እንዲህ ያለው ፈተና ክርስቲያኖች ሁሉ ይደርስባቸዋል። ስለ እምነታችን ጽናት፣ እምነታችን ምን ያክል ጽኑ እንደሆነ የሚረጋገጥበት የሚፈተንበት እያንዳንዳችን ጋር የሚላክ በአቅማችን ማለት ነው ፈተና ይኖራል። እንደገና ደግሞ የክርስቶስ ስለሆነን እግዚአብሔር ገንዘቦቹ ስላደረገን ከዓለም ስላልሆነን የሚመጣብን ፈተናና መከራም አለ። ራሱ አምላካችን ክርስቶስ በወንጌል ላይ ስታነቡ በዓለም ሳላችሁ ምን አለባችሁ? እየሰማችሁ ነው? በዓለም ሳላችሁ መከራ አለባችሁ፣ ፈተና አለባችሁ። ነገር ግን አይዟችሁ፣ እኔ ዓለምን ምን አድርጌዋለሁ? አሸንፌዋለሁ። ስለዚህ እናንተም ዓለምን ታሸንፋላችሁ በማለት አምላካችን ክርስቶስ ክርስቲያኖች በዚህ ምድር ሲኖሩ መከራ ችግር እንዳለባቸው ተናግሯል። መከራውን የምታመጣባቸው ዓለም ነች። ምክንያቱም ዓለም የነሱ ስላ የሷ ስላልሆኑ የሷ ገንዘቦች ስላልሆኑ አትወደንም። እኛ በዓለም ውስጥ እንኖራለን እንጂ ዓለም በእኛ ውስጥ ምን አታደርግም፣ አትኖርም። ከዚህ የተነሳ ዓለም ትጠላናለች። ከመጥላቷን ብዛት ደግሞ የምታመጣብን ልዩ ልዩ መከራዎችና ፈተናዎች ይኖራሉ። ስለዚህ በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ነገር ግን አይዟችሁ፣ እኔ ዓለምን ከነ መከራው አሸንፊያታለሁ፣ እናንተም ደግሞ ታሸንፋላችሁ ብሎ አምላካችን ክርስቶስ ቃል ገብቶልናል። ስለዚህ ምክንያት የሚመጣብን መከራና ፈተና ነው። እንግዲህ ሁላችሁም እንደምታውቁት አምላካችን እግዚአብሔር ሞተን ከተነሳን በኋላ ሊያወርሰን በሰማይ ያዘጋጀልን ርስት አለ የለም? መንግስተ እግዚአብሔር አለ። የእግዚአብሔር መንግስት አለ። ተስፋ የምናደርጋት አይን ያላያት ጆሮ ያልሰማት እግዚአብሔር ለሚወዱት ቅዱሳን ለወዳጆቹ ያዘጋጃት ርስት አለች። ስለዚህ በሰማይ ተስፋ የምናደርጋት የምንጠብቃት ለእኛ ለክርስቲያኖች የተዘጋጀች መንግስት አለች። በምድር እያለንስ አሁን ስንኖር ክርስቶስ ምን ሰጠን? ምን አወረሰን ከተባለ አምላካችን ክርስቶስ በሰማይ መንግስቱን ሲሆን ያዘጋጀልን፣ በምድር የሰጠን ግን ስጦታ መስቀሉን ነው። ምኑን የሰጠን? መስቀሉን ነው። ከዚህ የተነሳ የክርስቲያኖች ስጦታቸው ምንድን ነው? መስቀል ነው። መስቀል ነው ማለት ምን ማለት ነው? መስቀል ማለት መከራ ማለት ነው። ስለዚህ በዚህ ምድር ስንኖር አምላካችን ክርስቶስ ባርኮ ቀድሶ የሰጠን ትልቁ ስጦታችን መስቀሉ መከራ። ለዚህ ነው በወንጌል ሲያስተምር ምን ይላል? ሊከተለኝ የሚወድ ቢኖር መስቀሉ ምን ያርግ? መስቀሌን እኮ አይልም። እየሰማችሁ ነው? መስቀሌን አይደለም። መስቀሉንማ ተሸከመው እኮ ክርስቶስ። መስቀሉን ይሸከም ነው የሚለው። መስቀሉ ማለት እያንዳንዳችን የራሳችን የሆነ ምን አለን? መስቀል አለ የምንሸከመው ማለት መስቀል አለ የምንሸከመው። ያ መስቀል ግን የንጽህናችን መስቀል ነው። እንግዲህ ሁለት አይነት መስቀል አለ ለሊቃውንት ትምህርት። አምላካችን ክርስቶስን በሚሰቀልበት ጊዜ ይህ በግልጥ ታይቷል። አምላካችን ክርስቶስ በተሰቀለ ጊዜ አብረውት ሁለት ወንበዴዎች ነበሩ አይደል? ነበሩ አልነበሩ? እነዚህ ሰዎች እኮ ተሰቅለዋል እኮ፣ መስቀል ተቀብለዋል፣ መከራ ተቀብለዋል። ነገር ግን የተቀበሉት መከራ ስለምናቸው ነው? ስለ በደላቸውና ስለ ኃጢአታቸው ነበር። ስለዚህ የተሸከሙት መስቀል የምናቸው መስቀል ነው? የኃጢአታቸውና የበደላቸው መስቀል ነው። የንጽህናውን መስቀል የተሸከመ ማ ብቻ ነበር? ክርስቶስ ብቻ ነበር። ዋጋ የሚያሰጠው ጽድቅን የሚያመጣው መስቀል የንጽህና መስቀል ነው። ብዙዎቻችን በኃጢአት ምክንያት የሚመጣብን ችግር ሊኖር ይችላል። በኃጢአት ምክንያት የሚመጣብን መከራ ሊኖር ይችላል። በኃጢአትና በበደላችን ስለመጣ የስራችን ውጤት ነው እንጂ ዋጋን የሚያሰጥ የንጽህና መስቀል ሊባል አይችልም። የንጽህና መስቀል የሚባለው ሳንበድን ሳናጠፋ በጎች ሆነን ነገር ግን የክርስቶስ ስለሆነን ዓለም ጠልታ የምታመጣብን ምን መከራና ፈተና ልክ በዛሬ ጊዜው እንዳለ። አሁን በዚህ ዘመን ክርስቲያኖች ይሳደዳሉ፣ መከራ ይደርስባቸዋል። ምን አደረጉ? ለሀገር ስጋቸው ሆኖ ነው? እንደዛ ሆኖ ነው አይደለም? ሀገርን እናጥፋ ብለው ተነስተው ነው አይደለም? በመስቀላቸው ነው፣ በክራቸው ክርስቶስን ስለሚከተሉ ቤተክርስቲያንን ስለሚወዱ ቅዱሳንን ስለሚያከብሩ ሰይፍ ይመዘዝባቸዋል። ይሄ ስለ ንጽህናቸው የመጣባቸው ምንድን ነው? መስቀል ነው። እነዚህ እውነተኞቹ የክርስቶስ ምኖች ናቸው፣ ተከታዮች ናቸው። ሊከተለኝ የሚወድ ቢኖር መስቀሉ ምን ያርግ? ይሸከም፣ ራሱን ይካድ፣ ከዚያም መስቀሉን ይሸከም ብሎ አምላካችን የተናገረላቸውና ይህንን ቃል የፈጸሙ በእውነት የሚያስመኩ ክርስቲያኖች ናቸው። ስለዚህ እያንዳንዳችን የምንሸከመው የንጽህናችን መስቀል አለና አምላካችን ክርስቶስ በዚህ ዓለም ስንኖር መከራ እንዳለብን በግልጽ ሲናገር እንመለከተዋለን። ስለዚህ ይቺ ዓለም ሁሉ ጊዜ ትገፋናለች፣ ታሰቃየናለች። የሚገርማችሁ ነገር ይቺ ዓለም ለጠላት ብቻ አልወድሽም አትሆኝኝም ላላት ብቻ ሳይሆን ለወደዳትና ለቀረባት እንኳን የምትመች ዓለም አይደለችም። ለዚያ ሆኖ ደራሲው ምን ይላል? ይቺ ዓለም የወደዳትን ወደ እሷ የቀረበውን እንደምታጠፋው ሲገልጽ ምን ይላል? ዓለምሰ ታማስኖ ለዛፍቀራ አለ። የሚያፈቅራትን ምን ታደርገዋለች? ታጠፋዋለች ይላል። ምን የሚያረጋትን? እየሰማችሁ ነው? ምን የሚያረጋትን? ስለዚህ አያችሁ፣ ዓለም ለእኛ ብቻ አይደለም፣ ወዶ ወደ እሷም ለቀረበው መጨረሻው አያምርም። በእውነት የመጨረሻው ድርሻ የሚሆነው ጥፋት ነው። ስለዚህ ይህች ዓለም ከእርሷ ስላልሆነ ታሳድደናለች፣ መከራ ታደርስብናለች ነው እና አምላካችን ክርስቶስም ምንም ቃሉን ለሐዋርያት የተናገረው ይሁን እንጂ ግን በሐዋርያት አንጻር ለሁላችንም የሚያገለግል ቃል ስለሆነ እናስታውሰው። በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ሐዋርያቱ ምን ይላቸዋል? እኔ እንደ በጎች ይላቸዋል። እንደ ምኖች? እንደ በጎች በተኩሎች መካከል እልካችኋለሁ አላቸው። እኔ እንደ በጎች በተኩሎች መካከል እልካችኋለሁ። እንግዲህ በግ ተብለው የተጠሩት ሐዋርያት ቢሆኑ ግን እያንዳንዳችንም ደግሞ እረኛችን እግዚአብሔር ስለሆነ እኛ ምኖቹ ነን? በጎቹ ነን። የመሰማሪያ በጎቹ ነን እኛ። ስለዚህ እኛ በጎች እንባላለን። አምላካችን እግዚአብሔር ወደዚህ ዓለም ሲልከን ልክ በተኩሎች መካከል እንደላከን ነው። በተኩሎች መካከል ያለ በግ እንደፈለገ ሊዝናና እንደፈለገ ሊሆን ይችላል? ይችላል አይችልም? መከራ የሚጠሉ የሚሳቀቁ ሰዎች እንዲህ ያለውን ሀሳብ በሁለት ኬታ መጡት። አምላካችን ክርስቶስ የምንኖርበት ዓለም የመከራ ዓለም እንደሆነ እኛ በጎች ስንሆን በዙሪያችን ግን የሚከቡ ምኖች እንደሆኑ ተኩሎች እንደሆኑ እኮ ነግሮናል። በተኩላ መካከል ያለ በግ ተጠንቅቆ በደንብ እግሩን ጠብቆ ይራመዳል ይኖራል እንጂ ሊበሳጭ ሊቆጣ አይችልም። እንዴት ተኩላው ይጮህብኛል፣ እንዴት ሊበላኝ አሳደደኝ ብሎ ሊያጉረመርም አይችልም። እንደው በዚሁ አንጻር አንድ ብዙ ጊዜ በተለይ በሰሞኑን የሚወራውን ነገር እንደው አረም አድርገን ለማረፍ እንሞክር። ብዙ ጊዜ ክርስቲያኖች መከራ ሲደርስባቸው ሲገፉ፣ ደማቸው በከንቱ ሲፈስ ስንመለከት አሁን ቤተክርስቲያን ምን አደረገች አንልም? እንላለን አንልም? የዚህን ያህል የጠሏት ምን አድርጋቸው ነው? ቤተክርስቲያን ለሀገር እኮ ባለውለታ ነች። የሀገርን ታሪክ የጠበቀች ማን ነች? ቤተክርስቲያን ነች። እና እሷ ዘንድ መጥተው ቢፈልጉ በጎ እንጂ በጎ ያልሆነ ነገር ወይም መጥፎ ሊያገኙባት አይችሉም። ምን አድርጋ ነው ቤተክርስቲያን ላይ እንደዚህ የከፉባት እያለ የሚቆጭና የሚበሳጭ ሰው ይኖራል። የሚገርማችሁ ነገር ግን አሁን በግ የዋህ ነው አይደለም? ነው አይደለም? ተኩላ ለምንድን ነው በጉ የሚበላው? ምን አድርጎት ነው? እየሰማችሁ ነው? በግ የሚበላው ሳር ነው። ተኩላ ደግሞ ምንድን ነው? ስጋ ነው አይደል? ምግቡን በልቶበት ነው እንዳንል፣ በግ የሚበላው ሳር ነው። የእሱ ምግብ የተለየ ነው። ተኩላው ምን አድርጎት ነው የሚያሳልደው? ስለምንድን ነው የከፋበት እንል ይሆናል። ነገር ግን ፋክቱ ወይም እውነቱ ምንድን ነው? ተኩላው በጉን ሊበላው የሚፈልገው በጉ ለተኩላው ምግቡ ስለሆነ ነው። ነው አይደለም? ወይም እንደ ቁርስ እንደ ምሳ እንደ እራቱ ስለሆነ ነው። ስለዚህ ተኩላው ስጋውን ፈልጎ ነው የሚያሳልደው እንጂ በጉ ጥፋተኛ ስለሆነ አይደለም። ቤተክርስቲያን ላይ ይህ ሁላ መከራና ችግር የሚደርስባት ቤተክርስቲያን በሀገር ላይ ጥፋት ስላደረሰች የሆነ አይነት ችግር ስላመጣች ሳይሆን ቅዱስ ነው፣ በንጽህናዋ ነው። በንጽህናዋ ነው። የተኩላ ጠባይ ምን ማድረግ ነው? መብላት ነው። የእኛስ ጠባይ የበግስ መሸሽ ነው አይደል? ስለዚህ እንሸሻለን፣ እንጸልይላቸዋለን። እና አምላካችን ክርስቶስ እኔ እንደ በጎች በተኩሎች መካከል ምን አደርጋችኋለሁ? እልካችኋለሁ በማለት በዓለም ውስጥ እንዲህ አይነት መከራ እንደሚደርስብን በግልጽ ነግሮናል። ስለዚህ ክርስቲያን ለመከራ የደፈረ በደንብ የጀገነ መሆን ይጠበቅበታል። አንዳንድ ጊዜ ይህን የመከራ ህይወት ያለመደ ሰው ካለ ከሃይማኖት ይወጣል፣ ከእግዚአብሔርም ይርቃል። ለዚያ ነው አባ ጳጉሚስ የተባለ አባ ሲናገር ምን ይላል? ከመከራ የሚሸሹ ይላል። እስኪ አብረን እንበል። ከመከራ የሚሸሹ ከእግዚአብሔር ይሸሻሉ። ስለዚህ አንድ ሰው መከራን በጠላ ቁጥር ከማን እየራቀ ይመጣል? ከእግዚአብሔር እየራቀ ይመጣል። የክርስትና ህይወት ግን የመከራ ህይወት ነው። አምላካችን ክርስቶስ በዚህ ምድር በተመላለሰባቸው በ33 ዓመታቶች ውስጥ ሳቀ፣ ተደሰተ፣ ተጫወተ የሚል ነገር ተጽፎ አናገኝም በወንጌል። ከዚያ ይልቅ ስለ ሰዎች አዝኖ እንዳለቀሰ አልተነገረም? ስለ ሀገር አዝኖ እንዳለቀሰ አልተነገረም? ሌላውን ሁሉ ተዉትና በዕለት ዓርብ ብቻ ያዘናት ሀዘን አትበልጥም? ትበልጣለች፣ ትበልጣለች። ስለዚህ አምላካችን ክርስቶስ እኮ ይህንን ያሳየን። እኛ ደግሞ የክርስቶስ ተከታይ ክርስቲያኖች ማለት እኮ ክርስቶስ የሚከተሉ ማለት ነው። ስለዚህ ክርስቶስ ይህን ያሳየን፣ እኛ የክርስቶስ ሙሽሮች ነን። የእኛ ሙሽራችን ክርስቶስ የተሰቀለ ነው፣ ደሙን ያፈሰሰ ነው፣ ስጋውን የቆረሰ ነው። እንዴት ታዲያ እኛ ተዝናንተን ደስ እያለ ልንኖር እንችላለን? ሙሽራችን ምን አድርጎ መከራ ተቀብሎ ተሰቅሎ መከራ ደርሶበት እንዴት እኛ የተመቻቸ ህይወትን እንፈልጋለን? ስለዚህ ለክርስቲያን መታወቂያው ነው። ክርስቲያን እንደ ወርቅ ነው፣ ክርስቲያን እንደ ዕጣን ነው ቢባል የዋዛ ነገር አይደለም። በእውነት ወርቅ ወርቅነቱ የሚለካው ምን ውስጥ ይገባ ነው? እሳቱ ውስጥ ይገባ ነው። የእጣንም እጣንነት የሚረጋገጠው እጣኑ ምኑ ሲገባ ነው? ማዕጠንቱ ውስጥ ገብቶ ሲፍም ነው አይደል? በደንብ ሲግል ሲመጤ ሲጀምር ያን ጊዜ በሽታው ይለያል እንጂ በቀለም ከሆነ እኮ ሻማም ነጭ ነው በእውነት። ስለዚህ እጣን ሊተካከለው ይችላል በመልክ ማለት ነው። የእጣን እጣንነቱ የሚታየው ልክ እሳቱ ሲገባ ነው። ስለዚህ ክርስቲያኖች ለዚህ ዓለም እንደ እጣን ናቸው። ክርስቲያኖች እንደ ወርቅ ናቸው። የአንድ ክርስቲያን ክርስቲያንነቱ የሚረጋገጠው የሚለካው በመከራዎች ውስጥም ሲያልፍ ጭምር ነው እና በእውነት መከራ መፍራት መሳቀቅ አይገባንም። ብዙ ጊዜ የመከራ ዘመን ሲመጣ ወይም ደግሞ እንዲህ አይነት አስቸጋሪ ሁኔታዎች ሲያጋጥሙን የምናስባቸው ሁለት ነገሮች ይኖራሉ። ሁለት ሀሳቦች ስጋት ውስጥ ሊጥሉን ይችላሉ። አንደኛ ስለ ራሳችን ነው። ያው ሰማዕትነት ከመጣ እኛ ጋር መድረሱ ይቀራል አይቀርም። ምንድን ነው መጨረሻ ታዲያ? እንዴት ሊሆን ነው ብለን እንጨነቃለን። የመጀመሪያው እሱ ነው። ሁለተኛ ደግሞ አለፍ ስንል ወደ ማን? ወደ ቤተክርስቲያን እንመጣለን። ደግሞ ቤተክርስቲያን ሃይማኖትስ እንዴት ትሆናለች ብለን እንጨነቃለን። ለሁለቱም ግን ጭንቀቶች፣ ለሁለቱም ጥያቄዎቻችን መልስ አለው። እኛን በተመለከተ መከራ ቢደርስብንም መራራ ሞትን እንድንቀበል አድርገው ቢገሉን እንኳን ስለ ሃይማኖታችን ብለን ስለ እግዚአብሔር መንግስት ብለን ደማችንን ካፈሰሰን የሚጠብቀን ክብር ታላቅ ነው አይደለም? ነው አይደለም? ለክርስቲያኖች ሞት የሚያስፈራ አይደለም። ቅዱስ ጳውሎስ ለዚያ እኮ ነው በፊልጵስዩስ መልእክቱ ላይ ምን ይላል? ለእኔ ህይወት ክርስቶስ ነው ይላል። እስኪ አብረን እንበል፣ ለእኔ ህይወት ክርስቶስ ነው ሞትም ጥቅም ነው። በሉት እስኪ፣ ሞትም ፈራችሁ እንዴ? ሞትም ጥቅም ነው። ጥቅም ነው። አያችሁ፣ ክርስቶስን ለሚያምን ሰው ሞት ምንድን ነው? ጥቅም ነው። ይጓጓል። እንደውም እንዲህ አይነት ማ ሲገኝ እኮ በጣም እድል እኮ ነው። ከብዙ አንድ ጊዜ እኮ የሚገኝ ነው። በሀገራችን በተፈጸሙም ደግሞ በደረሰን መከራ ሰማዕትነትን ስለተቀበሉት ቅዱሳን ስናጠና እኮ እንዲህ አይነት ስራ እንደተጀመረ ሲያውቁ፣ ሰማዕትነትን የሚቀበሉ ክርስቲያኖች እንዳሉ ሲሰሙ፣ ያ መከራ ወደሚደርስበት ቦታ እርስ በእርሳቸው እየተጠራሩ ነበር የሚሄዱ የነበሩት። እየሰማችሁ ነው? ያንን ሰማዕትነት ፍለጋ። ምክንያቱም እንዲሁ በዋዛ የሚገኝ ስላልሆነ እኮ ያልተፈቀደለት እኮ ይህን ክብር የማያገኝ በጣም ብዙ ሰዎች አሉ። ሰማዕትነት እንዲሁ በፍላጎት ብቻ ሳይሆን በስራ የሚመጣ ጭምር ነው። ለዚያ እኮ ነው እነዚያ ሁለቱ ተማሪዎች ካስታወሳችሁ ያዕቆብ እና ዮሐንስ በእናታቸው በኩል ወደ ክርስቶስ መጥተው ጥያቄ ጠይቀው ነበር። እናታቸው መጥታ ወደ ክርስቶስ ምን አለች? ጌታ ሆይ በነገስክ በከበርክ ጊዜ አንደኛውን ልጄም በቀኝ አንደኛውንስ በምን በግራ አድርገህ ሹምልኝ ሸልምልኝ ብላ ጠየቀችው። በዚህ ጊዜ አምላካችን ክርስቶስ ምን አለ? እናንተ የምትለምኑትን አታውቁም ወይ? እኔ የምጠጣውን ጽዋ ሊጠጡ ይቻላቸዋልን ሲል እነሱ ከኋላ ሆነው አሁን እንጠጣለን አሉ። የሰማችሁ ነው? ወይን መስሏቸው ነበር። አያችሁ፣ የንጉሥ መጠጡ ወይን ነው አይደል? እንደዚያ መስሏቸው ነበር። ያ ግን ክርስቶስ የሚጎነጫት ጽዋ ምንድን ነች? ሞት ነች። ሞት ጽዋ ትባላለች። እንግዲህ የጽዋ ማህበር እዚህ ውስጥ የምትገለገሉ ካላችሁ ጽዋ ለእያንዳንዳችን ማህበርተኞች ለሆነ ሁሉ በተራ ምን ያደርገናል? ይደርሰናል። ሞትን ጽዋ ያለበት ምክንያት እያንዳንዳችን ጋር ይደርሳል አይደርስም? ግን ከእኛ መካከል ደግሞ ንፉግ የሆነ ሰው ይኖራል። ልክ ተራው እሱ ጋር ሊደርስ ሲል አመልም ያወጣል፣ የለውበትም ብሎ አፍርሶ የሚወጣ ይኖራል። ሞትን ግን እንደዚህ ማድረግ ይቻላል? ስለዚህ ሞት በጽዋ የተመሰለው ለዛ ነው። እና እኔ የመጠጣውን ጽዋ ሊጠጡ ይቻላቸዋልን ሲል ገና ነበሩና እነዚህ ሐዋርያት ከኋላ ሆነው አዎን ጠጣለን አሉ። አዎን ሞታለን ማለታቸውን አላወቁ ነበር በዚያ ጊዜ። እሺ ይሁን፣ እኔ የምጠመቀውን ጥምቀት መጠመቅ እና በቀኝ መቀመጥ ግን ከሰማይ ከአባቴ ዘንድ ምልልህ ነው፣ ለተሰጠው ነው፣ ሰርቶ ለተገኘ ነው ማለት ነው። በቀኝ መቀመጥ ማለት መከራ መቀበል፣ ክርስቶስን በመከራው መምሰል። ይህ ነገር ግን እፈልጋለሁ በማለት ሳይሆን በምድር ነው የሚገኘው፣ በስራ ነው የሚገኘው። በስራ ስትሰራ ነው እግዚአብሔር የሚሰጥ ክብሩ ማለት ነው። ስለዚህ ሰማዕትነት እንዲሁ ዝም ብሎ የሚገኝ ነገር አይደለም። ለሰማዕትነት በራሱ መታደል ያስፈልጋል አያስፈልግም? ሰማዕትነትን የተቀበሉ እኮ ወንድሞቻችንና እህቶቻችን የታደሉ ናቸው። በእውነት ከእነሱ ክብር ያብቃል። ሆነ መታደል ይፈልጋል በትክክል። ስለዚህ ዋጋውን እናውቃለን። አያችሁ፣ ስንሞት የሚጠብቀንን ነገር እናውቃለን። በምድር ላይ ህይወታችን እስክታልፍ ድረስ የሚያመጡብን መከራ የሚያሰቅቅ ቢሆንም በኋላ ግን ከሞትን በኋላ ክርስቶስን ስናገኘው ግን የሚጠብቀን ክብር ጋር ሲነጻጸር አንድ ነው አይደለም? ቅዱስ ጳውሎስ እኮ በሮሜ መልእክቱ ይህን እኮ ነው የሚያሳየን። በምድር ሁሉ ሰማዕታት መከራ ተቀብለው ወደ እግዚአብሔር መንግስት ከሄዱ በኋላ ወደዚያ ሲሄዱ ፊቱን ያሳያቸዋል። ምኑን ያሳያቸዋል? የተወደደ መልኩን ፊቱን ያሳያቸዋል። ፊቱን ባዩ ጊዜ ለዚህ ክብር ነው ወይ ይህችን የምታህል መከራታ የተቀበልነው? እንኪያስ ለዚህ ክብርማ የምታድለን ከሆነ እድል ብትሰጠን ኖሮ እየተመለስን ሶስቴም አራቴም አምስቴም አስሬም መከራ ብንቀበል በወደድ ነበር ይላሉ። እየሰማችሁ ነው አይደል? ስለዚህ አሁን የሚደርስብን መከራ ዓለም ካለፈች በኋላ ከምንቀበለው ክብር አንጻር ሲነጻጸር ምንም እንደሆነ አስባለሁ ይላል ቅዱስ ጳውሎስ። ይሄ ነው ለዚያ ነው ወደ ሞት ይደፋፈሩ የነበሩት። ቅዱስ ጳውሎስ እኮ አንገቱን በሰይፍ ሊቆርጡት ወታደሮቹ ይዘውት ከሄዱ በኋላ በአጋድ ሞት በሰይፍ ሊመታ ወታደሩ ይንቀጠቀጥ ነበር፣ ይፈራ ነበር። ቅዱስ ጳውሎስ ግን ወደ ክርስቶስ መሄድ ስለሚፈልግ እፈንቱ ሰፍል ስምዝንቱ ዓለም፣ ከዚህ ዓለም ፈጥኜ ልለይ ምን አደርጋለሁ እወዳለሁ፣ ለእኔ ከክርስቶስ ጋር መኖር ይሻለኛል፣ እሱ ነው የሚሻለኝ ብሎ የሚያስብ ከክርስቶስ ጋር መኖርም የሚመኝ አይነት ደግ አባት ስለነበረ ሰይፍ ይዘው ሳለ አልፈራም። እሱ እንደውም ወአንሳ ፊቃሮ ኩሌታውን ከፍ አደረገላቸው ይላል። እየሰማችሁ ነው? እንዲሰዉት። ወታደሩ ግን ምን ያደርግ ነበር? ይንቀጠቀጥ ነበር። እና ቅዱስ ጳውሎስ ምን አለ? የሚሞት ተገዳይ ተዘጋጅቶ ሳለ ገዳይ ለምን ይፈራል? ለምን ይንቀጠቀጣል? በል ሰይፍን አጥብቀ ያዝና ምታኛ። መታው በሰይፉ ሞተ። ወደ ማን ሄደ ማለት ነው? ወደ ማን ሄደ? ወደሚሻል ወደ እግዚአብሔር ሄደ። እነ ቅዱስ አግናጢዎስን ብትመለከቱ ይህንን ነው የምትረዱት። ቅዱስ አግናጢዎስ በአናብስት ተበልቶ በሰማዕትነት ያረፈ ቅዱስ አባት ነው፣ በረከቱ ይደርብን እና ይህን አባት ወደ ሮም ሲወስዱት ከነበረበት ቦታ ወደ ሮም ካምፖሎጆ ይሄ ሳዴ ማርሚባም ወደዚያ ሲወስዱት በሮም የነበሩ እሱን የሚያውቁት ክርስቲያኖች ደብዳቤ ተጻጽፈው መከራውን ሊያስቀሩለት እንቅስቃሴ ጀምረው ነበር። ይህን እንቅስቃሴያቸውን በሰማ ጊዜ ለሮም ክርስቲያኖች መልእክት ላከላቸው እና ይሄ መልእክት ምንድን ነው? እባካችሁ የማይሆን ፍቅር እያሳያችሁን ከዚህ ክብር እንዳታጎሉኝ። እየሰማችሁ ነው? ከዚህ ክብር ምን አታርጉ? አታጉሉልኝ፣ እንዳያመልጠኝ። ለእኔ እኮ የሚገባ ነገር ነው። ደግሞ ቅበሩን ብዬ እኮ አላስቸግራችሁም። የእኔ መቃብር የአናብስት ሆር ነው፣ የአናብስት ሆር ነው። ስለዚህ አምላኬ ክርስቶስ ስለ እኔ ሲል በቀራኔው አደባባይ ላይ ተሰቅሎ ህብስት ሆኖ መግቦኛል። እንደገና ደሙን አፍሶ ደግሞ ምን አድርጎኛል? አጠጥቶኛል። ስለዚህ ህብስት ሆኖ ለመገበኝ ደሙን አፍስሶ ላጠጣኝ ለአምላኬ እኔ ደግሞ እንደ ንጹህ የመገበሪያ ስንዴ ሆኜ መስዋዕት ሆኜ በአናብስቱ አፍ ተፈጭቼ ለእሱ መስዋዕት ሆኜ ቀርባለሁ። ለምን ትከላከላላችሁ? ይላቸው። እየሰማችሁ ነው? እና አሁን ከዚህ ብሄድም አይቆጨኝም። እውነተኛው ፀሐይ ኢየሱስ ክርስቶስ ባለበት እወጣለሁ። ከዚህ ዓለም ብጠልቅ የሚቆጨኝ አይደለም ይላል። ክርስቶስ ካለበት ምን አደርጋለሁ? እወጣለሁ። ስለዚህ የሚያደፋፍር ነው። አያችሁ፣ ስለ ህይወታችን መስጋት የለብንም ማለት ነው። ብንሞት ክብርንም የሚያሰጥ ነው። ሰው እኮ በሌላም አደጋ ይሞታል። ያልሆነ ነገር ኃጢአት እያደረገም እኮ ምን ያደርጋል? ይሞታል። ስለ ሃይማኖት ምስክር ሆኖ መሞት መታደሉ አይደለም ምዕመናን? እግዚአብሔር ለዚህ ሞት ያብቃን በእውነት። ስለዚህ ስለ ህይወታችን አንሰጋም። ሁለተኛ የቤተክርስቲያን ጉዳይ ይሆናል የሚያስጨንቀን። እንደው ክርስቲያኖችን ሲጨፈጭፉ ቤተክርስቲያን ያጠፏት ይሆን የሚል ካለ ቤተክርስቲያን ልትጠፋ አትችልም። በወንጌል አምላካችን ክርስቶስ ቃል ኪዳን ሰጥቷታል። የገሃነም ደጆች ምን አያረጓትም? አይበረታቱባትም፣ አይችሏትም፣ ሊያጠፏት አይችሉም ብሎ ቃል ገብቷል። ስለዚህ እኛ ያመንናት የምንኖርባት አምነናት የምንሞትባት ቤተክርስቲያናችን መቼም ቢሆን እንዳትጠፋ እግዚአብሔር ሕያው የሆነ ቃሉን ሰጥቶናል። ለዚያ እኮ ነው ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ምን ይላል? ቤተክርስቲያንን የተገዳደሩ እጅግ በጣም ብዙ አላውያን ነበሩ። ዛሬ ያሉት የእነሱን ሽራፍ የሚያክሉም አይደሉም። በእውነት በጣም አላውያን ነበሩ። በብዕራቸውም በሰይፋቸውም ቤተክርስቲያንን እየወጉ ሲያደሙ የነበሩ ነገር ግን አሁን ዝናቸው ይነገራል? ይነገራል? አይነገርም? ቤተክርስቲያንን ሲገዳደሩ የነበሩት እነዚያ ክፉ አላውያን ነገሥታት አለፉ። ቤተክርስቲያን ግን አሁንም ድረስ ደምቃ አብርታ ምን ታደርጋለች? ትኖራለች። ቤተክርስቲያን ትኖራለች። ቤተክርስቲያን እና ምን ይላል ቅዱስ ዮሐንስ አፈወርቅ? ቤተክርስቲያንን ታግሎ ከማሸነፍ ይልቅ አይሆንም እንጂ ፀሐይን ማጨለም ይቀላል። ፀሐይን ማጨለም ይቻላል? ምን ይቻላል? አይቻልም። ግን አንድ ሰው ኃይል ቢሰጠው እንኳን ቤተክርስቲያንን ከሚያሸንፍ ማንም ቢያጨልም ይሻላል? ሃይ ፀሐይም ቢያጨልም ይሻላል? የዚያን ያክል ቀላል አይደለም። ምክንያቱም ሲያስረዳ ምን ይላል? አንተ ከሰው ጋር ብትታገል ወይ ታሸንፋለህ ወይ ደግሞ ትሸነፋለህ። የቤተክርስቲያን ጠባቂዋ ራሷ ማን ነው? እግዚአብሔር ነው፣ ክርስቶስ ነው። ከሰው ጋር ብትታገል ወይ ታሸንፋለህ ወይ ትሸነፋለህ። ከእግዚአብሔር ጋር ታግሎ ያሸንፋል፣ መጨረሻው አያምርም በእውነት። ስለዚህ ቤተክርስቲያን ጠባቂዋ እግዚአብሔር ስለሆነ እግዚአብሔርን ታግሎ ማሸነፍ አይቻልም፣ ቤተክርስቲያንን ማጥፋት አይቻልም። ለዚያ እኮ ነው በአለት የተመሰለው። አለት በሰውነት ላይ ቢወድቅብህ አለቱ ነው የሚጎዳው? ማን ነው የሚጎዳው? አንተ ነው የምትጎዳው። እንደገና አንተ አለቱ ላይ ብትወድቅበት ማን ነው የሚጎዳው? እኛው ራሳችን ነው የምንጎዳው። እኛ እግዚአብሔር ላይ ብንቆጣ ማን ነው የሚጎዳው? እኛው ራሳችን ነው የምንጎዳው። እግዚአብሔር ቢቆጣንስ? እግዚአብሔርን ታግሎ ማሸነፍ የሚችል የለም። ስለዚህ የቤተክርስቲያን ጠባቂዋ መስራቿ ክርስቶስ ስለሆነ እግዚአብሔር ስለሆነ ቤተክርስቲያንም መቼም ሊያናውጹና ሊጥሏት አይችሉም። እነዚህ ነገሮች የበለጠ ለክብር እንድንበቃ ያደርጉናል። ስለዚህ ክርስቲያን ምንም ሳይፈራ ሳይሰቀቅ እነዚህ መከራዎች መቀበል ይገባዋል ለማለት ነው። እና ይህ መከራ አይቀርልንም፣ ለሁላችንም የሚመጣብን ፈተና አለ። ስለዚህ ለዚህ ፈተና ራሳችንን ሰውነታችንን ማዘጋጀት ይጠበቅብናል። ጸሎት እናድርግ። ጸሎት ስናደርግ ወደ ማን? ወደ እግዚአብሔር። በመከራችን ጊዜ በዚህ ፈተና ጊዜ ተስፋ ማድረግ ያለብን ሰውን አይደለም፣ ማንን ነው? እግዚአብሔር ነው። ቅዱስ ዳዊት ለዛ ነው በመከራ ቀን ማን ይስማ? እግዚአብሔር ይስማ ነው የሚለው። አያችሁ። ስለዚህ አንድ ሰው መከራ ሲገጥመው ማልቀስ፣ መጮ፣ መማለድ ያለበት ወደ ማን ነው? ወደ እግዚአብሔር ነው። አንዳንድ ጊዜ ግን እኛ እግዚአብሔር የማይሰማ ይመስለናል። መከራው ሲበረታብን ትንሽ ሲያስጨንቁን እግዚአብሔር የማይሰማን እየመሰለ ወደ ጎረቤት ሀገሮች ምናምን መልእክት አንልክም፣ እረ እባካችሁ ታደጉን እያልን ብዙ ነገሮችን ተማጽኖችን ልናቀርብ እንችላለን። ይሄ ግን የክርስቲያን ወጉ አይደለም። እግዚአብሔር ቢዘገይም ከእሱ የሚፈጥን አለ? አለ? የለም፣ የለም። በእውነት በመከራችን ጊዜ እግዚአብሔር ነው የሚሸከመናል። አንድ የሚነገርኩ ታሪክ አለ። ምን ይባላል? አንድ ሰው በበረሃ ሲሄድ ወደኋላው ዞር ብሎ ሲመለከት ሌላ ጥላ ይመለከታል። ከእሱ ውጭ ያለ ሌላ ጥላ ይመለከታል። እና ያህን ጥላ ሲመለከት የማን ነው ብሎ ወደ እግዚአብሔር ሲጸልይ፣ አይ ከኋላ የምትመለከተው ጥላ የማን ጥላ ነው? የእኔ ጥላ ነው፣ እና አንተን እየጠበቅኩ ነው አለ። ደስ አለው በጣም ይህ ሰው። በኋላ በረሃው መካከል ላይ በጣም አስቸጋሪ መንገድ ገጠመው እና ያንን መንገድ እንደምንም ብሎ ወጣ። ግን እነዚያን መከራዎች በሚያልፍበት ጊዜ ዞር ብሎ ወደ ኋላው ሲመለከት ቀድሞ የሚያየው ጥላ ጠፍቶ ነበር። እና ያን መከራ ከወጣ በኋላ ተበሳጨ በጣም። በሰላሙ ጊዜ ምንም ችግር ሳይገጥመኝ ከአንተ ጋር ነኝ ብለህ ጥላህን እያሳየኝ ነበር፣ በችግሬ መካከል ግን ዞር ብዬ ጥላህን ብፈልግ አጣሁት፣ ለምን ተውከኝ አለው። በዚህ ጊዜ እግዚአብሔር ምን አለው? አይ ትቼ እኮ አይደለም፣ ጥላዬን ያጣኸው ተሸክሜ ነው አለ። እየሰማችሁ ነው? ምን አድርጌ ነው? ስለዚህ እግዚአብሔር በመከራችን ጊዜ ምን ያደርገናል? ይሸከመናል። ከእሱ ውጭ ማንንም ተስፋ ማድረግ የለብንም። በእውነት ማንንም ተስፋ ማድረግ የለብንም። አንዳንድ ጊዜ እኛ ደካሞች ስለሆንን ብዙ ነገሮችን ተስፋ ልናደርግ እንችላለን። አለ እገሌ ይረዳል፣ እገሌ እንዲህ ቢያደርግልን፣ ነገሌ እንዲህ ቢሆኑ እያልን ተስፋዎችን ልናስቀምጥ እንችላለን። ግን የምናስቀምጣቸው ተስፋዎች ሁሉ በእውነት እኛን የሚያግዙ የሚረዱ ናቸው ናቸው? አይደሉም? ስለዚህ እንደ ቅዱስ ዳዊት መዘመር እኮ አለብን። ምን ይላል ቅዱስ ዳዊት? አሁንስ ተስፋዬ ማን ነው? ተስፋ አድርጎ ብዙ ነገሮችን ተመኝቶ ማለት ብዙ ነገሮች በእውነት ለእሱ ያቆሙኛል ብሎ ተስፋ አድርጎ ጠብቆ ሳይሆኑለት ሲቀሩ ሰው የመጨረሻው ተስፋ ማን ነው? እግዚአብሔር ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ይላል እና እግዚአብሔር የተስፋዎች ሁሉ ፍጻሜ ነው አይደል? መጽሐፍ አምላከ ተስፋ ይለዋል። ምን ይለዋል? አምላከ ተስፋ። ስለዚህ አንድ ሰው የፍጻሜ ተስፋውን ማሳረፍ ያለበት በማን ላይ ብቻ ነው? በእግዚአብሔር ላይ ብቻ መሆን ይጠበቅበታል። በእውነት አንድ ነገር ነግሬያችሁ ትምህርታችንን ጠቅልል። ለብዙ ዓመታት የተያዘ አንድ ቅዱስ አባት ነበር። በዜና አበው ታሪኩ የተቀመጠለት አባት ነው እና ይህ አባት ለአርባ ዓመታት ያክል ታሞ ይኖር ነበር። ለአርባ ዓመታት ያክል ሲያመው ከደዌው ጽናት የተነሳ መስራት መንቀሳቀስ አይችልም ነበር። ሰውነቱ ሁሉ ተቆራርጦ ነበር እና አንድ ሰው በመንገድ ዳር ስለሆነ የሚኖረው አንድ ሰው ሲወጣ ሲወርድ ሁልጊዜ ይመለከተውና ያዝንለት ነበር። አንድ ቀን ለከለቱ ካገኘው ከራሱ ድርሻው ማለት ነው የተሰነው ቀንሶ ይዞ ሄደና ለዚህ ሰው ባክ አንተ ስራ ለስራ ስለማትችል ራስህን በዚህ ጥቀም ብሎ ብር ሊሰጠው ሞከረ። በዚህ ጊዜ ያነዳ ያ ችግረኛ ያ ሀመንተኛ ሰው ተሳጨ። ይህን ብርን ከኔ ውሰድልኛ። ለምን እንድትላለህ? እኔ እኮ ልረዳ ነው። እንደማይ ሰውነት ተጎድቷል። ስለዚህ ስራ መስራት አትችልም። ራስን በዚህ እንድትደግፍ ነው መሰጠህ ብሩን ሲለው፣ አይ በፍጹም አልቀበልህም። ከረዳኝ ከረዳት የታቆራረጠኝ ነው። የሰማችሁ ነው። ከማን ከረዳኝ ከረዳቴ ምን ታረገኝ? እንዴት ብሎ ሲጠይቀው፣ አንተ ለተወሰነ ወራት ነው ምታይ ያየኸኝ፣ ምታቀኝም እንደዚያው ነው። ነገር ግን ከዚህ ዓመት በፊት ለአርባ ዓመታት ያክል ታምሜ ነበር። በዚህ ህመም ስሰቃይ ነበር። በእነዚያ ጊዜ ውስጥ ማን አልነበረም? አብሮኝ ሰው አልነበረም። የሚደግፈኝ፣ የሚረዳኝ፣ የሚያግዘኝ፣ የሚያበላኝ፣ የሚያጠጣኝ ሰው አልነበረም። እንደ አባት የሚንከባከበኝ ማን ነው? እግዚአብሔር ነው። አርባ ዓመት ሲረዳኝ ከቆየ አሁን አይረዳኝም ወይ? ስለዚህ ከረዳኝ ከረዳቴ ምን አድርገኝ? አታቆራርጠኝ፣ ገንዘብን ውሰድልኝ አለ። እውነት እኮ ነው። ስለዚህ እኛም ተስፋ ማድረግ ያለብን እግዚአብሔርን ነው። በቤተ ክርስቲያናችን ላይ እንዲህ ያለ መከራ ሲደርስ እኛ የመጀመሪያዎቹ ነን? ነን አይደለም? እኛ ዛሬ ቢረዱን ጥሩ ነው ብለን ስማቸው የምንጠቅሳቸው ሀገራት ሳይነሱ በፊት ቤተ ክርስቲያን እንዲህ ያለ መከራ አልደረሰባትም? በእነዚያ መከራ ውስጥ ተስፋ የሆናት ማ ብቻ ነበር? እግዚአብሔር ነበር። እግዚአብሔር በዚያ ጊዜ ከሰማና መከራዋን አድምጦ መልስ ከሰጠ በዛሬ ዘመንም ለምንሰቃይ ሰዎች መከራችንን አይቶ እንባችንን ተመልክቶ መልስ ይሰጣል አይሰጥም? ይሰጣል። ስለዚህ እግዚአብሔር መልስ በተስፋ መጠበቅ ያስፈልጋል። የትምህርታችን ርዕስ በመከራ ቀን ማን ይስማ? እግዚአብሔር አምላካችን ከገባንበት መከራ ሁሉ በእውነት ያድነን፣ ቤተክርስቲያናችን ይጠብቅልን፣ እኛንም ለክብር ያብቃ። መስዋዕት ጊዜ በመካከላችን ሆኖ ያስተማረን የመከረን